ምዕራፍ አንድ ክፍል ሁለት የደራሲው የሰው የማህበረሰብና የተፈጥሮ እውቂያ። የስነ ጽሁፍ አብይ ጉዳይ የሰው ህይወት መሆኑ በተደጋጋሚ ተወስቷል። ደራሲውም የሚያሳየው የተለያዩ የህይወት መልኮችንና የሰውን ተግባራት መሆኑ ተገልጿል። ስለዚህም ደራሲው ይህን ለማድረግ ሰውን በውል ማወቅ አለበት ማለት ነው። ስለ ሰው ማንነትና ስብዕና በቂ እውቀት ሊኖረው ይገባል። የሰውን አፈጣጠር ምስጢር፣ ከልደት እስከ ሞት የሚታይበትን አካላዊና አእምሮዊ ሁኔታ፣ ስነ ልቡናውን፣ ምኞቱን፣ ስሜቱን፣ ፍላጎቱን፣ የሚጠላውን፣ የሚወደውን፣ የሚያስከፋውን፣ የሚያስደስተውን፣ በአጠቃላይ በተለያዩ ሁኔታዎች ውስጥ ሲገኝ የሚሆነውን መረዳት ይኖርበታል። ክፋት ደግነቱን፣ ጭካኔ ርህራሄውን፣ ፍርሃት ጉብዝናውን፣ የዋህነት ብልጥነቱንና ሌሎች ተመሳሳይ ባህሪያቱንም መገንዘብ ያሻዋል። የሰውን እርስ በርሳዊ ግንኙነት፣ ከዚህ ግንኙነትም የተነሳ የሚያሳያቸውን ባህሪያት በወንድና በሴት፣ በአባትና በልጅ፣ በእናትና በልጅ፣ በእህትና በወንድም፣ በባልና በሚስት እንዲሁም በዘመዳሞች መካከል ያለውን ግንኙነት ሁኔታ ማወቅ አለበት። በተጨማሪ ሰውን ማወቅ ማለት ሰውነትን መገንዘብ ማለት ነው። የሰውን ምንነትና ማንነት አጥብቆ መረዳት ማለት ነው። ሰው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ አንዳንዴም እንስሳዊ ገጽታዎች አሉት። ሰውን ከነዚህ ገጽታዎቹ ጋር ማወቅ የደራሲው ቀዳሚ ተግባር ሊሆን ይገባል። ደራሲው ሰውን ማወቅ አለበት ሲባል ግን እውቂያው ተራና ግል ባለመሆኑን አጥብቆ መገንዘብ አስፈላጊ ነው። ጥልቀት የሌለው የላይ ላይና የአንድ አቅጣጫ እውቂያ የተፈለገውን ሰውና የኑሮ መልኮቹን በሚገባ ለማሳየት አያስችልም። በበቂና በጠለቀ የሰው እውቂያ ላይ የተመሰረተ ስራ ገጠመኝን አስፍቶ የአስተሳሰብ ለውጥን ሊያስከትል ይችላል። ሰውን አለማወቅ የስብዕናውን የኑሮ መልኮቹን አለመገንዘብ የሥነ ጽሑፍን ዋነኛ ምንጭና ማዕከላዊ ጉዳይ መዘንጋት ማለት ነው። ምንም እንኳ ሰውን ሙሉ በሙሉ ማወቅ ባይቻልም እስከሚቻልበት ድንበር ድረስ ተጠግቶ መረዳት ያስፈልጋል። ሰውን በተናጥልም ሆነ በማህበር ማወቅ ማንነቱንና ምንነቱን፣ የምናቡን ጥልቀትና ስፋት በውል መገንዘብ የደራሲው የማይቀር ተግባር ነው። ሰው የሚኖረው በማህበረሰብ ውስጥ ከሌሎች መሰሎቹ ጋር በሆነው አይነት ግንኙነት ተሳስሮ ነው። በማህበረሰብ ውስጥ በሚያደርገው ተሳትፎና በማህበረሰብ ውስጥ ባለው ቦታ እንዲሁም ማህበረሰቡ በሱ ላይ በሚያመጣው ተጽዕኖ ይበልጥ ይታወቃል። ስለዚህ እሱን ይበልጥ ለመረዳት ማህበረሰቡን መረዳት ያስፈልጋል ማለት ነው። እናም ደራሲው የድርሰቱ ምንጭ የሆነውን ማህበረሰብ በሚገባ ማወቅ ይኖርበታል። ደራሲው የሚጽፈው ስላለበት፣ ስለኖረበት ወይም ስለተነገረው ማህበረሰብ በመሆኑ እሱን ልቅም አድርጎ ሊያውቀው ይገባል። የማህበረሰቡን አጠቃላይ የኑሮ መልክ፣ የኢኮኖሚውን፣ የፖለቲካውንና የማህበራዊ ገጽታዎቹን፣ ከነዚህ በተያያዘም የነበሩትም ወይም የሚደርሱትን ሁኔታዎች፣ ማህበረሰቡ ያለፈባቸውን ዘመናት፣ የጥንት ታሪኩን እንዲሁም አሁን ያለበትን ሁኔታ ማወቅ ያሻዋል። ማህበረሰብ ያድጋል፣ ይለወጣል። ነባራዊ ማህበራዊ እሴቶችና ባህሎች ቀርተው በአዲስ ይተካሉ። ጎጂም ሆኑ ጠቃሚ ክስተቶች ይመጣሉ። ደራሲው ለእነዚህ ሁሉ ንቁ መሆን ይጠበቅበታል። የሥነ ጽሑፍ ምንጭ እውኑ ሕይወት በመሆኑ ደራሲው ለድርሰቱ መነሻ መሠረት ያደርገዋል። ይህ በመሆኑም በሥነ ጽሑፍና በማኅበረሰብ መካከል ጥብቅ ትስስር አለ ተብሏል። ትስስሩና የእውኑ ሕይወት ገጽታዎች የድርሰቱ መሠረት በመሆናቸው ደራሲው ሊያውቃቸው ይገባል። ዮዶራ ዊልቴ የተባለችው ደራሲ ነገሩን እንደሚከተለው ገልጸዋለች። ሕይወትን እኔ ራሴ እንዳየኋትና እንደተረጎምኳት ለመጻፍ ነው የምሞክረው። የትም ይሁን የት በኖርኩበት ቦታ በዙሪያ የተመለከትኩትን ሁሉ መሰረት በማድረግ አንድ አይነት መድረክ እፈጥራለሁ። ይህን የማደርገው በፈጠራ ድርሰትና በእውኑ ዓለም የጠበቀ ትስስር አለ ብዬ ስለማምን ነው። በምናብ ዓለም የቱን ያህል እርቆ ቢኬድም የተፈጠረው ሕይወት በዙሪያው ካለው እውን ሕይወት ጋር የተቆራኘ ሆኖ ነው የሚሰማኝ። ጠንካራ መሰረት ሳይኖረኝ ስራዬን መጀመር አልችልም። ስለዚህ በተቻለኝ መጠን እውኑን ዓለም መሰረት አደርጋለሁ። አንድ ታሪክ ከእውኑ ሕይወት ጋር ቁርኝት ከሌለው በማንም ላይ አሻራው ሊታይ አይችልም። ደራሲው ማህበረሰቡን ለማወቅ በስጋት በስጋም በመንፈስም እዚያው ተወልዶ እዚያው ካደገ ወይም እዚያው እንደተወለደና እንዳደገ ያህል ማህበረሰቡን እንዲያውቅ የሚያስችለው በቂ እውቀት ከኖረው የማህበረሰቡን ኑሮ እየተቋደሰ ረሃብ ጥማቱን እየተጋራ ሀዘን ደስታውን እየተካፈለ ውስጡ ሆኖ ካጠናው ስረ መሰረቱን ስለሚያውቀው እውነታውን ሊያንጸባርቅለት ይችላል። የኪነ ጥበብ ስራውም በጥልቅ የማህበረሰብ እውቀት ላይ የተመሰረተ በመሆኑም ለተቀባዩ ትርጉም ያለው ነገር ይሆናል። የህይወቱን የተወሰኑ ገጽታዎች ስለሚያሳየው ስሜት ይሰጣል። ውጣውረዱንና ማንነቱን ስለሚቀርጽለት ውስጡ ይነካል። አንድ የኪነ ጥበብ ስራ ደግሞ ግቡን የሚመታው ተቀባዩን በሆነ ረገድ ሲነካውና ሲጎንጠው ነው። ደራሲ ዳር ቆሞ ለብቻው ማማ ሰርቶ እስከ አፍንጫው ድረስ ተከናንቦ በሩቁ ማህበረሰቡን አይመለከትም። ውስጡ ገብቶ ገመናውን ያያል፣ ያጠነዋል። እንዲህ ሲሆን ትዝብቶ የረቀቀና ከትክክለኛ የማህበረሰብ ግንዛቤ ከሰላ አስተውሎት የመነጨ ነው የሚሆነው። እንደሚታወቀው ማንኛውም ደራሲ በአንድ በተወሰነ ዘመን በአንድ በተወሰነ ማህበረሰብ ውስጥ ነው የሚኖረው። እንደ ማህበረሰብ አባልነቱም የማህበረሰቡ ጉዳዩ ነው። በማህበረሰቡ ውስጥ የሚፈጸም አስከፊም ሆነ አስደሳች ነገር የሚመጣ አውንታዊም ሆነ አሉታዊ ለውጥ እሱን ይነካዋል። እናም በወዲያኛው በኩል ሲታይ ማህበረሰቡን ማወቅ ማለት እሱን ራሱን ማወቅ ማለት ይሆናል። ደራሲ ስለሌሎች ከመጻፉ በፊት ራሱን በወጉ ማወቅ አለበት። ስብዕናውን፣ ፍላጎቱን፣ ስሜቱንና አቅሙን መረዳት ያስፈልገዋል። የሌሎችን ባህሪና ስብዕና ለመቅረስ ከመነሳቱ አስቀድሞ እኔ ማን ነኝ? ችሎታዬስ ምን ድረስ ነው? ሰውንስ በሚገባ አውቀዋለሁ ወይ ብሎ በመጠየቅ የራሱን ማንነት ገጽታዎች መገንዘብ ያሻዋል። የኑሮን ውጣውረድና የህይወትን ጣዕም የቱን ያህል ያወቀ መሆኑን ማረጋገጥ ማህበረሰቡን የማወቅ አቅሙ የት ድረስ እንደሆነ መረዳት አለበት። በተጨማሪ የሚወደውን የሚጠላውን የሚያስከፋውን የሚያስደስተውን በአጠቃላይ ሰው ነውና ሰዋዊ ባህሪያቱን በውል መገንዘብ አስፈላጊው ነው። ሰው የሚኖረው በተፈጥሮስ መሆኑ የታወቀ ነው። የህይወቱ መሰረት የህልውናው ምንጭ ተፈጥሮ ናት። ተፈጥሮ በሰው ላይ የምታደርሰው ተጽዕኖም ዘርፉ ብዙ ነው። ይህን ተከትለው ደግሞ የተለያዩ ሰዋዊ ባህሪያት፣ ድርጊቶችና የአስተሳሰብ ገጽታዎች ይመጣሉ። ስለዚህ ደራሲው ተፈጥሮን ማወቅ ያስፈልገዋል ማለት ነው። ምክንያቱም ዋነኛው ተዋናይ ሰው በተፈጥሮ ውስጥ ያለና ተፈጥሮም የምትነካው በመሆኑ እሷን ማወቅንና መረዳትን ከቶ ሊዘለው አይችልም። ደራሲው ሰው ለመኖር ሲል አካባቢውን ለማለዘብና ተፈጥሮን ለማስገበር ወይም ለማለስለስ በሚያደርገው ትግል በትግሉም ሂደት የሚገጥሙትን ሁኔታዎች በአጠቃላይ ተፈጥሮ የምታደርግበትን ተጽዕኖ መገንዘብ ይኖርበታል። በአንድ ወገን በሥነ ጽሑፍ የሚገለጸው ይኸው በመሆኑ ይህ ግንዛቤ እውነታውን ለማንጸባረቅ ለሚያከናውነው ተግባር የሚያደርገው አስተዋጽኦ ከፍ ያለ ነው። በተለያዩ የተፈጥሮ ክስተቶች ምክንያት ወቅቶች ይፈራረቃሉ። ክረምትና በጋ፣ ጸደይና መኸር ይመጣሉ። ልምላሜና ድርቅ፣ የወንዝ ሙላትና ጉድለት ይከሰታሉ። እነዚህም በሰው ሕይወት ላይ የተለያዩ ጎጂና ጠቃሚ ሁኔታዎችን ይፈጥራሉ። ሰውም እንደየ አመጣጣቸው ለሁኔታዎቹ ምላሽ ይሰጣል፣ ኑሮውን ያስተካክላል። ይህን ሁሉ ደራሲው ልብ ማለት አለበት። በተጨማሪ የተለያዩት የተፈጥሮ ገጽታዎች አካላት ለምሳሌ እጽዋት፣ እንስሳት፣ ተራራው፣ ሜዳው፣ ወንዙ፣ ሸለቆው፣ መሬት፣ ነፋስ፣ ውሃ፣ እሳት የምናም ምንጮች ናቸውና ደራሲው በሚገባ ያስተውላቸዋል። ገጠመኝ። ማንኛውም ደራሲ የሚጽፈው በሕይወቱ ከተገነዘበው ወይም ከገጠመኙ ነው። ናይጄሪያዊው ደራሲ ሲፕሪያን ኢኮንሲ ከጻፋቸው ልብ ወለዶች መካከል በርኒንግ ግራስስ የተሰኘውን ድርሰቱን ከምን ተነስቶ እንደጻፈው ሲጠየቅ የደን ልማት ሰራተኛ ሆኖ በሚሰራበት ጊዜ ባገኘው ገጠመኝ መሆኑን እንደሚከተለው ገልጾታል። በደን ልማት ውስጥ በምሰራበት ጊዜ ካገኘሁት ገጠመኝ የወጣ ነው። የናይጄሪያ እጽዋት ሁኔታ በጣም የሚያስገርም ነው። ደቡባዊ ክፍሉ ጥቅጥቅ ያለ ጫካ ነው። ሰሜናዊው ደግሞ ሳር የበዛበት ሜዳማ ነው። ሰሜናዊው ክፍል ሳር ስለሚበዛበት ከብት የማርባት ስራ በስፋት ይካሄድበታል። ነገር ግን ሳሩን ወደ ከብቶቹ ማምጣት አይቻልም። ከብቶቹ ናቸው ሳሩን ፍለጋ የሚሄዱት። ደን ልማት ውስጥ በሰራንባቸው ጊዜያት የምንኖረው የጼጼ ዝንብ በብዛት በመትገኝበት የሀገሪቱ ክፍል ነበር። እዚያም ከመናከናውናቸው ተግባራት አንዱ የወንዝ አካባቢዎችን በመመንጠር በገላ ጠቦታ ላይ ደን ተከላ ማካሄድ ነበር። እንግዲህ እዚህ ቦታ ነው በርኒንግ ግራስስ የተሰኘውን ድርሰቴን ለመጻፍ ያነሳሱኝን ገጸ ባህሪያት አገኘኋቸው። ሌላው ናይጄሪያዊ ደራሲ ቼኑ አቼቤ ደግሞ ቲንግስ ፎል አፓርት የተሰኘውን ልቦለድ ሲጽፍ መነሻ ያደረገው ባደገበት የገጠር አካባቢ ያገኘውን ገጠመኝ መሆኑን ተናግሯል። ይህን ድርሰቱን ሲጽፍ ሙሉ በሙሉ ካደገበት የገጠር መንገድ ካገኘው ገጠመኝ የተነሳ መሆኑን ገልጿል። በተጨማሪ የህዝቡን የኑሮ ፍልስፍና አመለካከት የሰማቸው ተረቶችና ባህል በአእምሮ ተቀርጾ በመኖራቸው ልቦለዱን ለመጻፍ የቻለ መሆኑን ተናግሯል። በቂ ገጠመኝና የህይወት ግንዛቤ ካልኖረ የፈጠራ ስራ መስራት ዘበት ነው። ምንም እንኳ ሰው በማህበረሰብ ውስጥ እየኖረ ገጠመኝ ማጠራቀሙ ተፈጥሯዊ ቢሆንም የህይወት ተርጓሚ ለመሆን በቂና የላቀ የገጠመኝ ጥርቅም ያስፈልጋል። በእድሜ መክፋት በህይወት ብዙ መቆየትንና ብዙ ማየትን ስለሚያስከትል የሚያስገኘው ገጠመኝ ሰፊ መሆኑ የታወቀ ነው። እንዲህ ያለ እድል የገጠማቸውና የፈጠራ ተሰጥኦ ያላቸው ሰዎች በወጣትነት እድሜ ክልል ካሉት ማህበረሰቡን ይበልጥ ሊያሳዩ ይችላሉ። አንጋፋ ደራሲያን ከጀማሪ ደራሲያን የሰፋ ገጠመኝና ጥሬ ነገር ያላቸው መሆኑ ግልጽ ነው። ከብዙ ዘመን የህይወት ቆይታቸው የተነሳ የማህበረሰቡን የተለያዩ ገጽታዎች የማወቅ እድል ይኖራቸዋል። ከዚህም የተነሳ ለድርሰት ሰፋ ያለ ምንጭ አላቸው ማለት ይቻላል። ለመሆኑ ገጠመኝ እንዴትና ከየት ይገኛል? ገጠመኝ በቀጥታ አንድን ህይወት በመኖር ወይም በድርጊት በመሳተፍ ወይም በተዘዋዋሪ ከሌሎች ምንጮች በመስማትና በማንበብ ሊካብት ይችላል። ደራሲውም የፈጠራውን ጥሬ ነገር የሚያገኘው ከራሱ በቅርብ ከሚያውቃቸው ወይም ስራዬ ብሎ ከተከታተላቸው ሰዎች ስለ ሰዎች ከሚነግሩትና ስለ ሰዎች ከተጻፉ ምንጮች ነው። እዚህ ላይ አንድ አይነት ገጠመኝ ለፈጠራ ስራ ይበልጥ የሚጠቅመው ለነገሩ ከፍ ያለ ትኩረት በመስጠት ሲሳተፉበት ወይም በውጉ ሲያጠኑትና ሲከታተሉት መሆኑን መገንዘብ ያሻል። ዝም ብሎ በማህበረሰቡ ውስጥ በመሆን የሚገኘው ተፈጥሯዊ ገጠመኝ ብቻውን አይበቃም። መሳተፍ፣ በትኩረት መመልከትና ማጣጣም ያስፈልጋል። ለምሳሌ ብርሃኑ ዘሪሁን ድርሰቶቹን ከመጻፉ በፊት የማህበረሰቡን ሁኔታ ተጠግቶ እንደሚያጠናና ከዚህም ያገኘውን ገጠመኝ ለድርሰቶቹ መሰረት እንደሚያደርግ ሞልቬር ገልጿል። የእንባ ደብዳቤዎች፣ የበደል ፍጻሜ፣ አማኑኤል ደልሶ መልስ፣ በአዲስ አበባ ከተማ የተመለከተውን የዝሙት አዳሪነት ህይወት በቅርብ በማየት የጻፋቸው ናቸው። በተጨማሪ ከ1965 እስከ 1966 ዓመተ ምህረት በወሎ ደርሶ የነበረው ድርቅና ረሃብ ያስከተለው ስደትና አልቂት በጣም ስሜቱን ነክቶት ስለነበረና ስደተኞቹም አዲስ አበባ ለመግባት ያደረጉትን ጥረት በመናገሻና በለገዳዲ አካባቢ ተገኝቶ በቅርብ ተመልክቶ ስለነበር የተመለከተውን መሰረት በማድረግ ማዕበል የአብዮት ዋዜማን ጽፏል። ይህን ድርሰት ከመጻፉ በፊት ግን ሁኔታውንና የገበሬዎቹን ህይወት በውል ለማወቅ ችግር ወደ ደረሰበት በተለይ ሐይቅ ወደ ተባለው ከተማ አካባቢ በመሄድ የገጠር መንደሮችን ተመልክቷል። ከገበሬዎቹም ጋር ለተወሰኑ ወራት ያህል በመቀመጥ ገበሬዎቹን በማነጋገር ስለነበረው የመሬት ይዞታ ሁኔታና ስለ ኑሯቸው ተገንዝቧል። ሁለተኛውንና ሶስተኛውንም የማዕበል ቅጾችንም ሲጽፍ ወደ አካባቢው ሄዶ ተጨማሪ መረጃዎችን ሰብስቧል። ገና ከመነሻው ያደጉበት ቤተሰብ ቀዳሚው የገጠመኝ ምንጭ መሆኑ እውቅ ነው። በቤተሰብ ውስጥ ከአባት ከእናት ከሌሎች ዘመዶች የሚጠራቀም ገጠመኝ ለአእምሮ እድገት የመጀመሪያውን ደረጃ አስተዋጽኦ ያደርጋል። ቀጥሎም ያለው የገጠመኝ ምንጭ የቅርብ አካባቢ ነው። ከቤተሰብና ከአካባቢ የሚገኘው ገጠመኝ ለወደፊቱ ደራሲ የሚያደርገው አስተዋጽኦ ቀላል አይደለም። የአጭር ልቦለድ ደራሲዋ የዝና ወርቁ በልጅነቷ እናቷ ብዙ ተረቶች ያወሩላት እንደነበረና ከእናቷ ያገኘችው የተረት ገጠመኝም አጫጭር ልቦለዶቿን ለመጻፍ የረዳት መሆኑንና የተራቆተ ዕድሜና ዝምታ የተሰኙት አጭር ልቦለዶቿ እናቷ በነገሯት ተረት መነሻነት የተጻፉ መሆናቸውን ተናግራለች። ኡጋንዳዊው ደራሲ ኦኮት ቤቴክ ደግሞ ለድርሰት ስራው ከወላጆቹ ያገኘውን ገጠመኝ የጠቀመው መሆኑን እንዲገልጾታል። እናትና አባቴ የሚያስደንቁ አቀንቃኞች ነበሩ። ከአባቴ ብዙ ተረቶችና ተረት ስልትን ተምሬያለሁ። ከእናቴ ግን ስለ ግጥም፣ ስለ ዘፈንና ስለ ዳንስ ብዙ አውቄያለሁ። በጣም ትቀልደኝና ትጎተጉተኝ ነበር። አዲስ ዘፈን በወጣች ጊዜ ትጠራኝና ይህን አዲስ ዘፈን አዳምጠኝ እያለች ትዘፍንልኝ ነበር። ይህን በተደጋጋሚ ነበር የምታደርገው። እኔ በመጨረሻ ሶንግ ኦፍ ላዊኖ የተሰኘውን ድርሰት እስከ ጻፍኩበት ጊዜ ድረስ ይህንን የቤተሰብ ገጠመኝ ጉዳይ ጆርጅ ኤሌት የተባለችው ደራሲ ከቤተሰብ የሚገኝ ገጠመኝ ለደራሲው ሊኖረው የሚችለውን አስተዋጽኦ ደግሞ እንደሚከተለው ገልጸዋለች። ከአባቴ ቀደምት ገጠመኞች አንዳንድ ነገሮችን ባልገነዘብ ኖሮ አዳም ቤዴ የተሰኘውን ድርሰቴ ልጽፎ አልችልም ነበር። ነገር ግን አባቴን ከሚያውቁት መካከል በዚህ ድርሰት ውስጥ የሳልኩት ገጸ ባህሪ ሙሉ ለሙሉ የአባቴ ምስል ነው የሚል የለም። ምክንያቱም የገጸ ባህሪው ህይወት በአጠቃላይ ከአባቴ ህይወት የተለየ ነውና አክስቴንና አጎቴን በሚገባ አውቃቸዋለሁ። ከእነሱም ገጠመኝ አንዳንድ ነገር ወስጃለሁ። ይህ ማለት ግን የሳልኳቸው ገጸ ባህርያት ፍጹም እነሱ ናቸው ማለት አይደለም። የመቼት ገለጻው፣ ምልልሱ፣ ገጸ ባህርያቱ፣ ሁሉም ነገር ከተለያዩ ገጠመኞች ተጠረቃቅመው የተቀናጁ ናቸው። ገጠመኝ በዚህ አይነት ከፈጠራ ጋር ተቀናጅቶ ተሳስሮ እንዴት እንደሚቀርብ ሊያውቀው የሚችለው ከያኔው ብቻ ነው። ሌላው የገጠመኝ መገኛ ትምህርት ቤት ነው። የትምህርት ቤት ህይወት የራስን ማንነት ለማሳወቅ አስተዋጽኦ ከማድረጉም በላይ መሰረታዊ እውቀቶች የሚገኙበት ነው። ከትምህርት ቤት የተፈጥሮ ምንነት፣ የሀገርን ታሪክ፣ የዓለምን ታሪክ፣ በአጠቃላይ ሰውንና አካባቢውን ለማወቅ የሚያስችሉ መሰረታዊ ገጠመኞች ይገኛሉ። ትምህርት ቤት ቀደም ብለን ባየነው በሰማነው ላይ ተጨማሪ ነገሮችን ያስገኛል። ስለዚህ የገጠመኝ መጠራቀሚያ አንዱ ምንጭ ነው ማለት ይቻላል። ከዚህ በተጨማሪ መጽሐፍት በገጠመኝ ምንጭነት ያገለግላሉ። በተለይ የሥነ ጽሑፍ ሥራዎች፣ በማንኛውም አይነት ቅርጽ የተጻፉ የሥነ ጽሑፍ ሥራዎች በዚህ ምዕራፍ በተደጋጋሚ እንደተመለከተው መነሻቸው የሰው ልጅ ሕይወት በመሆኑ ራሳቸው የተለያዩ የሕይወት ገጠመኞች ጥርቅም ናቸው ማለት ነው። በመጽሐፍቱ የሚገኙት ገጠመኞች ከአንባቢያቸው ገጠመኝ ጋር የሚመሳሰሉ ያጋጥማሉ፣ የሚለያዩም ይኖራሉ። ሆኖም በሌሎች ሰዎች ላይ የደረሱ ወይም ሊደርሱ የሚችሉ ገጽታዎችን በማምጣታቸው አዲስ ገጠመኝ ማስገኘታቸው አይቀርም። ከዚህ በተጨማሪ ካለንበት ቦታና ዘመን የራቁ ሰዎችን የአኗኗር ሁኔታም ሆነ ሕይወታዊ ገጽታ ሊያሳዩ የሚችሉ የውጭ አገር ድርሰቶች በተዘዋዋሪ ሌላ ገጠመኝ ለማግኘት ይጠቅማሉ። ከፈጠራ ሥራዎች የሚገኙ ገጠመኞች የሰዎችን ሕይወት ለማወቅ ብቻ ሳይሆን ደራሲው የአጻጻፍ ብልሃትም እንዲማር እድል ይሰጣሉ። ማንኛውም ደራሲ ከመጻፉ በፊት አንባቢ ነው። ታዋቂው ደራሲ በዓሉ ግርማ ካነበባቸው የውጭ አገር ድርሰቶች የሄሚንግዌን፣ የግራሃም ግሪንና የዶስቶየቭስኪ ሥራዎች ይማርኩት ነበር። ለድርሰት ሥራውም አስተዋጽኦ አድርገዋል። በተጨማሪ የዴንማርካዊውን ፈላስፋ የሶረን ኪዮርኬጋርድን ፍልስፍና ያደንቅ ነበር። የታወቀው ኬንያዊ ደራሲ ንጉጊ ዋቲዋንጎ ደግሞ የራሱን ድርሰቶች ከመጻፉ በፊት የደቡብ አፍሪቃዊውን የፒተር አብርሃምስን፣ የእንግሊዛዊውን የዲኤች ሎሬንስን፣ የናይጄሪያዊውን የቼኖዋ ቼቤን፣ የሲፕሪስን ኢኮንሲን ሥራዎች ሥራዬ ብሎ እየፈለገ ያነብ እንደነበረና ከእነሱም ያገኘው ስነ ጽሑፋዊ ገጠመኝ በድርሰት ሥራው ላይ አውንታዊ ተጽዕኖ እንዳሳረፈበት ተናግሯል። ደራሲው ብዙ ባነበበ ቁጥር ገጠመኙ እየሰፋ ከተለያዩ ደራሲያን የአጻጻፍ ስልትና ብልሃት ጋር እየተዋወቀ ይሄዳል። ከተለያዩ ስልቶችና ብልሃቶች መተዋወቁ ደግሞ የራሱን ስልትና ብልሃት ከሌሎች ጋር በማነጻጸር ጥንካሬውን ለማጎልበት፣ ድክመቱን ለማሻሻል እድል ይሰጠዋል። የቋንቋ ችሎታ። በምዕራፉ መግቢያ ላይ በውል እንደተገለጸው የሥነ ጽሑፍ መከሰቻ ቋንቋ ነው። ደራሲው ገጠመኙንና ትዝብቱን በመረጠው የሥነ ጽሑፍ ቅርጽ የሚገልጸውና ለአንባቢያን የሚያካፍለው በቋንቋ አማካኝነት ነው። ውስጡ ታምቆ ልውጣ ልውጣ እያለ የሚያስጨንቀውን ጉዳይ አውጥቶ ገሃድ የሚያደርገው በዚሁ በቋንቋ ነው። ታሪክ የሚተርከው፣ ገጸ ባህሪ የሚቀርጸው፣ ገጸ ባህሪ የሚያናግረው፣ አካባቢን የሚስለው፣ የማኅበረሰቡን ገጽታ የሚያሳየው፣ ተፈጥሮን የሚያደንቀውም በሚጽፍበት ወይም በሚናገርበት ቋንቋ ነው። ይህን ሁሉ የኪነ ጥበብ ተግባር ለማከናወን የደራሲው የቋንቋ ችሎታ የቱን ያህል መሆን እንዳለበት መገመት አያዳግትም። ደራሲ የላቀ የቋንቋ ችሎታ ያስፈልጋል ሲባል በሌላ አቅጣጫ ሐሳቡን በትክክል ግልጽና ማራኪ በሆነ ሁኔታ መግለጽና ማስተላለፍ መቻል ይኖርበታል ማለት ነው። እንዲህ ለማድረግ ደግሞ የቃላትን ባህሪ አገባብና አመሰራረት ማወቅ አለበት። ቃላት በተለያዩ አውዶች ውስጥ በመግባት ሊሰጡ የሚችሉትን ውበትና ፍቺ እንዲሁም የዘይባዊ አነጋገሮችን ባህሪና አፈጣጠር ማወቅ ይጠበቅበታል። የቋንቋ ጉዳይ ደራሲውን የቱን ያህል እንደሚያስጨንቀው አንቶኒ ትሩሎፕ የተባለው ደራሲ እንደሚከተለው ገልጾታል። ቋንቋ ደራሲው ታሪኩን የሚያቀርብበትና የህይወትን ስዕል የሚስልበት ቀለም በመሆኑ ከሁሉም በላይ የሚጨነቅበትና የሚያስብበት መሳሪያ ነው። ሌሎች ተሰጥኦዎች ምናባዊነት፣ አስተውሎት፣ ላቅ ያለ ትምህርት፣ በርትቶ የመስራት ችሎታ ቢኖሩትም አላማውን ለማሳካት ስራውን በሚጥም ቋንቋ ማቅረብ ካልቻለ የተጠቀሱት ተሰጥኦዎች ብቻቸውን ምንም አይፈይዱለትም። የስነ ጽሑፍ አላማ አንድን የተመረጠ ጉዳይ ወይም የማህበረሰብ ገጽታ ስሜትን በሚነካ ወይም በሚማርክ ሁኔታ ለአንባቢ ወይም ለተመልካች ማቅረብ በመሆኑ ከደራሲውም የሚፈለገው የቋንቋ ችሎታ ይህንኑ ማድረግ የሚያስችል መሆን ነው። ማንኛውም ቅርጽ ወይም የስነ ጽሑፍ ዘር ህልውና በቋንቋ በመሆኑ ተገቢው የቋንቋ ችሎታ ኖሮት ሐሳቡንና ገጠመኙን ማስተላለፍ የሚያቀተው ግለሰብ ደራሲ ሊሆን ይችላል ማለት ዘበት ነው። በዚህ ምዕራፍ የስነ ጽሑፍን ምንነት፣ ምንጭ፣ ተግባር፣ ህልው ሊሆን የቻለባቸውን ምክንያቶች እንዲሁም ከማህበረሰቡ ጋር ያለውን ቁርኝትና የመጠን ርዕዩን ሁኔታ በተጠቃለለ መልክ አይተናል። በተጨማሪ የስነ ጽሑፍ አፍላቂ የሆነውን ደራሲ ማንነትና ለድርሰት ስራው በዋናነት አስፈላጊ የሆኑትን ጉዳዮች ባጭር ባጭሩ ተመልክተናል። በሚቀጥሉት ምዕራፎች ደግሞ እንደ ቅደም ተከተላቸው የስነ ጽሑፍ ዘሮችን ማለትም ስነ ቃልን፣ ስነ ግጥምን፣ ረጅም ልቦለድን፣ አጭር ልቦለድንና ተውኔትን እንመለከታለን። በተከታታዮቹ ምዕራፎች በዋናነት የሚተኮረው በእነዚህ የስነ ጽሑፍ ዘሮች ምንነትና አበይት ባህሪያት ላይ ነው። መልመጃ። አንደኛ፣ የስነ ጽሑፍ አብይ ጉዳይ ሰው ነው ተብሏል። ለዚህ ማስረጃው ምን እንደሆነ ግለጹ። ሁለተኛ፣ ስነ ጽሑፍ የሐሳብ መግለጫ ዘዴ ነው የተባለበት ምክንያት ምንድን ነው? ሶስተኛ፣ ስነ ጽሑፍ የኪነ ጥበብ ስራ ነው ስንል ምን ማለታችን ነው? አራተኛ፣ ስነ ጽሑፍ ውበት ሊኖረው የሚችለው ሕይወትንና እውነትን አጣምሮ ሲይዝ ነው የሚለውን ሐሳብ አብራሩ። አምስተኛ፣ አንድ የስነ ጽሑፍ ስራ የሰው ልጅን የሕይወት መልኮች እንዴት ሊያሳይ እንደሚችል በቡድን ተወያዩበት። ስድስተኛ፣ የስነ ጽሑፍ ክልል እዚህ ድረስ ነው እዚያ ድረስ ነው ብሎ መከለል ወይም መገደብ የማይቻለው ከምን የተነሳ ነው? ሰባተኛ፣ እያንዳንዱ ማህበረሰብ የራሱ የሆነ ስነ ጽሑፍ አለው የሚለውን ሐሳብ በምሳሌ ያስረዱ። ስምንተኛ፣ ደራሲ ሕይወትን ቀርቦ የሚያስተውልና ተፈጥሮ ገጽታዎች ይበልጥ የሚማርኩት ሰው መሆኑን የምናውቅበት ሁኔታ ምንድን ነው? ዘጠነኛ፣ ደራሲያን ከመጻፋቸው በፊት የተለያዩ ድርሰቶችን ሲያነቡ በድርሰት ስራ ረገድ የሚያገኙት ጠቀሜታ ምንድን ነው? አስረኛ፣ ደራሲ በቂ የገጠመኝ ጥርቅም እንደሚያስፈልገው ተገልጿል። ታዲያ ደራሲ ለመሆን የተወሰነ የዕድሜ ገደብ አለው ማለት ነው? ይህን ሐሳብ በቡድን ተወያዩበት።